الله عليه وسلم قال: البر. ولكم تكبر مالت حسن الخلق تروس المقبرنا والإثم وانجل مالت رقمو ما حاك في نفسك بوسطيت من البسلبه وكرهت أن يطلع عليه الناس سوّتش ان لا يوقتنا ان لا يوبه يمتتراون قرنا يوالي رواه مسلم مسلم يزجرونه. وعن وابسة ابن معبد رضي الله عنه قال: أتيت رسول الله صلى الله عليه وسلم يا الله ملك تنياز عند متاهين فقال آلو جئت تسأل عن البر سل بر ويمسل ملكا من أجر لتضيق نور اللي متاهين قلت نعم آونا القيم فقال آلو الساتشوم استفت قلبك قلبهن فتوى طيقات أما كرات البر ما اطمأنت إليه النفس ملكان تكبر وين بر مالت نفسية يترقق جبتنو واطمأن إليه القلب قلب يترقق جبتنو والإثم وانجل ميبالو دمو ما حاك في النفس بوسطه تملالس به وتردد في الصدر بل به تملالس نو وإن أفتاك الناس وأغتوك صوج إبكى البلو أدرقوا بلو فتوى بسطوهم. قال الشيخ رحمه الله حديث الحسن رويناه في مسندي الإمامين أحمد بن حنبل والدارمي بإسناد حسن. حديث حسن نو بمسند إمام أحمد بن حنبل النا مسند الدارمي يتزجبنا أول نجمر نقول ياهو ولها سبعة تنيو حديث من الملس. عن النواس بن سمعان رضي الله عنه. نواس بن سمعان صحابي جليل اندستل الله رضي الله عنه قال عند الزهادة من هذا البر على ملكم تدوار يوم يبالغ نبياتنا عليه الصلاة والسلام من الاستمار بر مالت من يوم الله يودو ولا الله يكرم ملكم تدوار تبرو يقلزا الله وتعاونوا على البر والتقوى بلوال بملكم تدوار لي تقاقزون دالو نمر الساجر البر بر مبارو ملكام نجر طرو نجر تبولو بيقلس او حسن الخلق طرو سنة مقبارنا الله قرم كبارو اتشم قرم يمي نوره طرو سنة مقبار بر ملكام تقبار تبولو يكتر الله قرم السو يودد اللهن النا يوصن اللهن شريعة ودد ستكبل ببتشنجنت ستعملك والناس بتكزاو ايه تقباره بالرسيبال كسووش قارا لقمو بنوروهم بتقبارهم بنقرهم يمت تالرقو معروف وين ملكام تقبار بر تقلو يبتر حسن الخلق وين تروسنا مقبار يبارا كاللهنا تفطران قارا يبني نوره مالتنا. والإثم إثم مبارو دمو وانجل النامس ملكنا ولا تعاونوا على الإثم والعدوان سيل إثم تتكسل وانجل تقولوا مترال وزيبوتا يا الله ملكتنا ما حاك في نفسك ما حاك أي ما تردد يتملال لسبهنا في نفسك بوسط درجيتو أقباب اندال هنا النفسية راسو ميوكسه مالتنا وسطه يمين ملال لسبه نقر راسو عند مقلج عنه عند قنام وكرهت تتقل الله أن يطلع عند ملكته عليه بالسلاي عند يوقبهن عند ملكته الناس سوّج من يوم تقبار سوّج عند يوقبه عند متتقلعه عند يوقبه متتقلعه نقر كون النام بوسته كتمل اللسبه يا تقبار مدفو مهونون وكرهن فقه اللي نام يبال نقر على مالتنا حتى يهل الشريعة قاجنت به اللي نهراسو نقروتش الملايات متشلو نقر على مالتنا ይሄ ግን የሚያገለግለው ለሙእሚኖች ነው። ሙእሚን معروف ከሆነ መልካም ተግባር ከሆነ ነገር ውጪ ያለ ነገር ቀልቡ ርካታና ግንታ የተረጋጋበት ሆኖ በፍጹም ሊተገብረው አይችልም። ከመልካም ተግባር ውጪ ከሆነ መጀመሪያ ነፍስየው ራሱ ይወቅሰዋል፣ ውስጡ ይመላለስበታል። ሰዎች እንዳያዩትም እንደዚሁ ይፈልጋል፣ እንዲያዩበት እንዲያውቁበት አይፈልግም። ስለዚህም እስም ተብሎ ይጠራል። ነፍስያህን ስትጠይቃት ይሄን ስሜት ካገኘህባት ተግባሩ እስም ነው። መልካም ተግባር ለማድረግ የሚሸማቀቅ ሰው ታውቃላችሁ? እንደ ኸይር ስራ ለመስራት በንግግሩ ጥሩ ለመናገር የሚሆን ወይም ከኪሱ አውጥቶ ገንዘብ ለመስጠት ወይ ጥሩ የሆነ ስራን በእጁና በእግሩ ለመስራት ማናየኝ አላየኝ ብሎ ማንንም አይሸማቀቅም። ስለዚህ አንተ በአላህ የምታመን ሙእሚን ሰው ከሆንክ ነፍስያህ ራሱ ትመላለስብሃለች እስም በሆነ ነገር ላይ አታድርገው ብላ በወቀሳ። እንደገና ሰዎች እንዲያዩብህ ደግሞ አትፈልግም፣ አይብ ነው ማለት ነው ያ ነገር። ይሄ ነገር እስም መሆኑን እወቀው ነው። ሼክ መሐመድ ቢን ሳሊህ አልዑሰይሚን رحمه الله ስለዚህ ማብራሪያ ሲሰጡ ምን ይላሉ? وهذه الجملة انما هي لمن كان قلبه صافيا هيك لا يعينه تقلاو يا عرفت ነገር معناው ትርጉሙ ሚሰራው قلبه صافيا سليما طهارا نصوحنا ሰላምተኛ ልብላለው ሰው ነው። فهذا هو الذي يحوك في نفسه ما كان اثما اسم هنا አመጽ የሆነ ነገር ተረጋግቶ በልበ ሙሉነት የማይፈጽመው ቀልቡ ላይ የሚመላለስበት ንጹህ ልብ ያለው ሰው ነው። ወይክራሃ አን ይጣሊ አለይሂ الناس ሰዎች እንዳያዩበትም የሚጠላ ነው። አመል ሙተመሪዱን አልኻሪጁን አን ጣዓቲላህ ከአላህ ትእዛዝ የወጡ አመጸኞች በተግባራቸውም ደግሞ የሚዘወትሩ ያለ ተውበት የማይመለሱ الذين قست قلوبهم ልቦቻቸው በወንጀል የደረቀችባቸው ሰዎች فهؤلاء لا يبالون ምንም አይመስላቸውም፣ እንደ መጥፎ ተግባር አይቆጥሩትም። بل ربما يتبجحون بفعل المنكر والاثم يلقونه እንደ ጀግንነት የሚያወሩትና የሚፎካከሩበት ይሆናል በአመጽ ተግባራቸው ማለት ነው። ስለዚህም فالكلام هنا ليس عاما لكل احد حديثه ذي بوثار ለእያንዳንዱ ግለሰብ የሚተገበር አይደለም بل هو خاص لمن كان قلبه سليما طاهرا نقيا ቀልቡ ንጹህ ለሆነ ሙእሚን ነው የሚያገለግለው። እናም አንድ ሙእሚን በልቡ ይሄንን ነገር ራሱ ማወቅ ይችላል ብለው ነብያችን አለይሂ ሰላቱ ወሰለም አስተምረዋል። ትክክለኛ ኢማን የሞላው ቀልብ መጥፎ ተግባርን የተደላደለ ሆኖ አይተገብርም፣ ራሱ ቀልብያው ኢማኑ ውስጡ ይመላለስበታል፣ ሰዎች እንዳያዩበትም ይፈልጋል፣ የኢማኑ ፍሬ ነው ብለው አስተማሩን። رواه مسلم مسلم يذكره صحيح ذكره كذي اكثر حديث من دون من نصره مرته سيبال عندنا ان النبي صلى الله عليه وسلم اعطي جوامع الكلم اهون النبياتنا عليه الصلاه والسلام اطر بالا نغغر سفي ملكت يالون نغر يماستلالف تشلوتا تسطواچوال مناغروت نغغر اطر عليه يهونال بوسطو يتاقفو ملكت جن ሰፊ ነው። ለምሳሌ አልቢሩ ሁስኑ ልኹሉቅ አለ ጥሩ ስነ ምግባር ነው ቢራሉ ጥሩ ስነ ምግባር ብለው በሁለት ቃል ገለጹት። ግን ምንድነው ጥሩ ስነ ምግባር ወደሚለው ስንመጣ ግን ከአላህ ጋር የሚኖረን ስነ ምግባር ከሰዎች ጋር የሚኖረን ስነ ምግባር እየተባለ ሲተነተን በአነስተኛ መጠነኛ በሆነ ቃል ሰፊ መልእክትን ማስተላለፍ ይቻላል ማለት ነው። ይሄ አንድ ነው ሐዲሱ የሚያስተምረን። ሁለተኛ አልሐሱ አላ ሁስን አልኹሉቅ ስነ ምግባራችንን ማሳመር ላይ ሐዲሱ የሚያነሳሳ መሆኑን ከሐዲሱ ትምህርት አግኝተናል። ጥሩ ስነ ምግባር አልብር ተብሎ የሚጠራ ከሆነ እኛም ስነ ምግባራችን ያማረ ይሆን ዘንድ ልንነሳሳ እንደሚገባ ሐዲሱ ያስተምራል። ምክንያቱም وانك متى احسنت خلقا ስነ ምግባርህን ባሳመንክ ጊዜ فانك في بر አንተ በመልካም ተግባር ላይ ነህ ማለት ነው። ስለዚህም ሁሌም ስነ ምግባራችንን ልናሳምር ልናድስ ይገባል ማለት ነው። ሶስተኛ ሐዲሱ ምን ያስተምራናል? ان المؤمن الذي قلبه صاف أن المؤمن الذي قلبه صاف سليم لب نصوله هنا سلاموي لب يالله مؤمن يحوك في نفسه الإثم وانجل تقبار البمي خلصه البتكزي لب يتملع لسنه يتقبره وإن لم يعلم أنه إثم بشري عام منتصر بقرآننا حديث برهان يعني قال وانجل مهونون باياو كوم منقوان تمرو يالاو وكو كعلماو تشاندبت يالسما ونقوا بيهون بوسطو يالاو إيمانو متشوتن عيساتهم يعني قال كشريعة قال بيقاتم إيمان راسو برهان هونو سيكالك لو يتايال بل يترددو فيه لا درقو ويصلا درقو بلو يملال لسبتاه لقوله ساتشون دي سلال والإثم اسم مبال وانجل ما حاك في نفسك فأنت نفس لا يتملع لسل لهنو تككلن يا إيمان يالو سو فدداد لو أي فتسمو سلزي أمي التراتر نقر بذوك زي سينو ربن بوستحشن فتواسك الناقين يدرس دع ما يريبك إلى ما لا يريبك ما يتطرطره النقر تته ودم ما يتطرطره النقر هيد يميلو المنبريا الميزان ليرن مالتنا عراتنيا سقر من قد من تمارن أن المؤمن يكره أن يطلع الناس على عثامه عند مؤمن هنا سولا مسرات شوامس وش سوش اندي ايوبتنا اندي اوكوبت وفتسو من دم ما يفلق عندما يتلا تردان مالتنا كحاديثه سوتش اندي ايولت ميفلق وي راسو الدبابا ياوتتو يمناغرنا ميتغبر ايه فاجر نو عامصنيا نو بونجلو لاي حله يميزوتر يونه سو نو مؤمن جن عيبو اندي وطابت بمنم ملكو ايفلق يم نو حديثو يهنن استمارن معناتو اشي ودا ሁለተኛው حديث دمو انه لذاو لاي هونو ياله وعن وابصة ابن معبد كوابصة ابن معبد رضي الله عنه دقمه فمساساي ملئك تيالو حديث تلالفو لنا قال أتيت رسول الله صلى الله عليه وسلم الله ملك تنيازن دمتاه على تملكت مقلية تأيكوا اتشال على متاهن على هذا سمتا قنبار ومعنب سوالة واندمه توجزيوس يسون في جنبار متان ابو الله نغروك جمت ايزلم ان انت جنبار نبال هذا من قالوا الساچو فقال قالوا انياله اني متاوين الساچو من قالوا جئت تسال عن البر سلا بر نو عدل تطيق متاهم جئت متاه تسال تطيق زنج عن البر سلا بر ملكام نغر بر ميبالو من اندهونه لتطيق ايدل متاه قالوا قلت نعم او الكني على تغرمو راساتشو طيقولت يوسطون طياقه اندغنا ليملسولت معناتنو انا او الكني على فقال قالو كذا ساتشو انغدي او سله بر كهونا لتطيق يمطاهو استفتي فتوى طيقالوت فطلب الفتوى فتوى ان طيقو مان قلبك لبهن راسو طيقو ينغرها قالوت من يلحل ايه لبه تادا لبهن طيقوا قالوتنا البر ايه بر ملكام تكبر ميبالو مطمئنت اليه النفس يترغاغاچبت نو نفسيا نفسيا كترغاغتا كون متكبرو يا سرا ملكام لمهونو عند تقوما نو وطمئن اليه القلب قلبهم اندزيو ترغاغتو لبهم ترغاغتو تقبلوت متتكبرو نغر ሳትጨናነቅ ሳይመላለስብ ጥሩ መሆኑ ነው ወከ አንድ ሰው ያአላህ ባሪያ ሙእሚን እስከሆነ ድረስ በመጥፎ ተግባር ላይ ቀልቡ ሊረጋጋ አይችልምና ቀልብህና ነፍስህ ተረጋግተውበት የምትተገብረው ከሆነ ይሄ ነገር ጥሩ መሆኑ ነው ወከ መልካም ነው ማለት ነው ቀልብህን ስጠይቃት ቀልቤ ሆይ ይሄን ስራ ወደሽዋለሁ በምሰራበት ሰዓት አልተጨነቅሽም ወይ ካልካት متسطح ملاش سراو بيرهون اثم راسه فتوات نغرهاله اش اندمالتنا والاثم አመጽ ወይም ወንጀል የሚባለው ደግሞ መጥፎ ተግባር ማሃከ ፊ ነፍስ በነፍስያ ላይ የተመላለሰ ወተረደደ ፊ ሰድር بمعنى واحد ነው ቀልብህ ላይ የተመላለሰብህ ነው ላድርገው አላድርገው ይያል وإن أفتاك فتوى بيسطهم كانوا ميلوا ذي ቦታ ላይ الناس سوج وافتوك بدقام للتاكيد نو አሁንም ፈትዋ ቢሰጡ አድርገው ችግር የለም ብለው ሰዎች ፈትዋ እንኳን ቢሰጡ ቀልብህ ላይ የሚመላለስ ከሆነ ችግር አለ ማለት ነው behind there is a case behind ነው የሆነ ችግር አለ ቀልብህ ሙፍቲ ነው ማለት ነው ኢማን ላለው ሰው ለእውነተኛ ሙእሚን ቀልቡ ሙፍቲ ነው ስለዚህ ሰዎች ፈትዋ ቢሰጡ ወደ ፈትዋቸው አትመለስ እንደማለት ነው ቀልብህ እስቲቅራር እስካላገኘበት እፎይ ብሎ ለመስራት ካልተዘጋጀ ወደ ፈትዋው አትዙር እንደማለት ነው ይሄ ሐዲስ ምንድነው የሚያስተምረው ሲባል አሁንም ከዚህ ሐዲስ ሁስኑ ኹሉቁ ነብይ ሰለላሁ ዐለይሂ ወሰለም የነብያችን ዐለይሂ ሰላቱ ወሰለም ያማረ ሰነ ምግባር ከዚህ ሐዲስ እንማራለን ምንድነው እሱም حيث يتقدم للسائل بما في نفس السائل ለጠያቂው ውስጡ ያለውን ነገር ራሳቸው አውጥተው ያቀርቡለታል ليستريح ويطمئن لقوله ለቀጣ ከዛ በኋላ ለሚነግሩት ለሚሰጡት ምላሽ ተረጋግቶና በረካ ልቦና ያዳመጣቸው ዘንድ ስለዚህ ነገር ነው አይደል ማወቅ የምትፈልገው ሲሉት ይረጋጋል ደስተኛ ይሆናል ራሳቸውንም ጠይቁ ኡስታዛችሁ እንደዛ ቢላችሁ ቀልባችሁ ይረጋጋል ማለት ነው አንዳንድ ጊዜ ጥያቄ መጠየቅ ፈልጋችሁ ጥያቄያችሁን እንዴት እንደምትገልጹ ሲከብዳችሁ ኡስታዙ ገብቶኛል ጥያቄሽ እንዲህ ለማለት ፈልገሽ ነው አይደል ብሎ ሐሳብሽን ሲያገኘው ምን ያህል እርካታ ነው የሚሰማሽ ታዲያ ሐሳብሽን እንዲያገኘው ሰው በሚሰጥሽ ምላሽ ደግሞ ምን ያህል ኮንፊደንስ ይኖርሻል ማለት ነው ስለዚህ የሳቸውን ያማረ ስነ ምግባር ከዚህ ሐዲስ ተረዳን የመጣውን ሰው ጥያቄውን አወጡለት ምን አልክ ድገመው አላሉ ምንድነው ማለት ነው ነገሩ እናንተ በማይክ ስለምታስቸግሩ ነው ገና ሳይናገር ራሳቸው አወጡለትና ስለዚህ ነው አይደል ጠይቅ የነበረው አሉት እንግዲህ ኮንፊደንሱ ምን ያህል እንደሚጨምር ነው ሁለተኛስ ምን ተማርን نعم የምትለው አቃል አጠር ያለች ምላሽ ሆና ለተጠየቀው ጥያቄ የመግቢያ ቋንቋ መሆኑን ተረዳን አነ نعم جواب لاثبات ما سئل عنه አንድ ሰው ስለተጠየቀው ነገር ምላሽ መስጠት እንደሚቻል ከዚህ ተረዳን ስለዚህ ኒሆ አንቺ ሙስሊም ያላህ ባሪያ ነሽ አይደል ሰልሽ አዎ ካልሽኝ መልስ ነው ባይ ዘ ወይ ይሄ ነገር ግን አገር ቤት እኔ ያናደኝ ነበር አንዳንድ ወንድሞች ላይ ጫወታ እየፈለኩኝ ወይ ማስፋት እየተፈለገ እንዲህ የሚያሳጥሩ ሰዎች አሉ አዩ ሰላሙ አለይኩም ደህና ነህ አዎ ይደብራል እንላለን አዎ ንግግር የሰለቸህ ትመስላለህ አይነት ይመስላል ነገር ግን በቋንቋ ደረጃ ነአም ከተባለ መልስ ነው በቃ በቂ መልስ ሰጥቷል አዎ ሰላም ነኝ ነው ያለው እኛ ግን ምን እንላለን ምን ተብቀው ደህና ነህ ስለው ደህና ነኝ አልহামዱሊላህ አንተስ እንደዚህ አይነት ያስቀዳል እንደ አረብኛው ነአም በራሱ መልስ ነው ያው ሰሃባው ነአም አለ አይ ጂቱ አስአሉ عن البر ማለት ነው የመጣሁት ስለ بر ስለ መልካም ነገር ልጠይቅ ነው እንደማለት ነው ሶስተኛ ምን ተረዳን እዚህ ቦታ ላይ ደግሞ جواز الرجوع الى القلب والنفس لكن بشرط ان يكون هذا الذي رجع الى قلبه ونفسه ممن استقام دينه فتمروا لنا باوقوا كسوچن بسماو فتوى عند سو قلبونم እንደዚሁ መጠየቅ እንደሚችል ተመረናል ወደ قلبም ተመልሶ ነፍሴ ሆይ እንዴት ነው በተማርሽ ወይ በሰማሽው فتوى ርካታን አግኝተሻል ወይ ተቀበለሽዋል ወይ ልትሰሪው ነው አሁን ይሄን ነገር ተረጋግተሽ ተተገብሪዋለሽ ወይ ብሎ ቀልብያውን ስትፍታ ማድረግ ይችላል ግን ለማን ነው አሁንም ይሄ በአላህ ሸሪዓ በዲኑ ላይ ቀጥላለ ጠንካራ ኢማን ላለው ሰው ነው ለምን ኢማን ምንጊዜም ቢሆን ከሸሪዓ የሚጋጭን ነገር እርካታ አግኝታ አትተገብርም። አመፀኛ ለሆነ ሰው አይሰራም ነው። እሱ ድሮን ቀዳዳ ነው የሚፈልገው። የሚሰራውን መጥፎ ተግባር የሚያጸድቅለት ነውና የሚፈልገው ማለት ነው። ይሄንን ተረዳን። አራተኛ ደግሞ እዚሁ ላይ ምን እንማራለን ሲባል አላ የፍተር ለኢንሳኑ ቢኢፍታኢ الناስ ሰዎች በሚሰጡት ፈትዋ ሰውየው እንዳይታለል እንዳይሸነገል لا سيما اذا وجد في نفسه ترددا በውስጡ በነፍስያው ላይ የመጠራጠርን ስሜት ካገኘ ስለዚህም በፈቷቸው ብቻ ከሐሳቡ ጋር ተስማማ ብሎ እንዳይታለል ጥንቃቄ ሊያደርግ ይገባል። ይሄንን እንማራለን። فإن كثيرا من الناس يستفتي عالما او طالب علم ከሰዎች ብዙዎቹ አንድን ዓሊም ወይም ደግሞ ዕውቀት ፈላጊ ተማሪን ይጠይቃል ፈትዋ። ከዛ በኋላ ፈትዋ ይሰጣዋል ያ አካል። እሱ ግን ጥርጣሬ ውስጥ ይገባል፣ ሸክ ውስጥ ይገባል። ታዲያ ምን ማድረግ አለበት ሲባል ሌላ ዓሊም ድጋሚ መጠየቅ አለበት። እዚህ ላይ ሸኹ ምን አሉ? فهل لهذا الذي تردد وشك ان يسال عالما اخر بلو طياكون على الصوت መልሱን አላረካው ወይም ቀልቡ ለተመላለሰበት አካል ሌላ ዓሊም መጠየቅ አለበት ወይ? አልጀዋቡ نعم او بل يجب عليه እንደውም ግድ ነው ቢለው ሌላ መጠየቅ አለበት። ان يسال عالما اخر اذا تردد في جواب الاول የመጀመሪያው ምላሽ በሰጠው ምላሽ ቀልቡ ካረካና ከተመላለሰበት በውስጡ ሌላ ሰው መጠየቅ ግዳጅ ይሆናል ለሚለው ነው እንደውም የምንረዳው። ግልጽ ነው። ተጨማሪ ሌላ የምንማረው አምስተኛ ከሐዲሱ ምን እናገኛለን ሲባል የነብያችንን አለይሂ ሰላቱ ወሰላም ፍራሳንም እንረዳለን። ቀደም ያው ፍራሳናቸው የአላህ ነብይ በመሆናቸው የሰውን ፊት አይተው አንብበው አላህ ባሳወቃቸውም እንደዚሁም ከለምዳቸው በመነሳት አንተ ይሄንን ነው የምትፈልገው፣ አንተ የምትጠይቀው ስለዚህ ነው አይደል ብለው መናገራቸው ያንን ያሳየናል ማለት ነው። እኛ እንኳን ግንባር እናነባለን የሚለው ዝም ብሎ ለምድ ነው። ሐዲሱ ሰሂህ ነው። ያው አጠቃላይ የሐዲሱ መልእክት እንግዲህ በጥቅሉ ስለምንድን ነው የሚያስተላልፈው ሲባል ሁለቱም ሐዲሶች በጋራ አንደኛ የመልካም ተግባርን ምንነት ነው የሚዘረዝሩት። አልብር መልካም ተግባር የሚባለው በጠቅላላ ከሰዎችና ከአላህ ጋር ሊኖረን የሚገባ ጥሩ ስነ ምግባር ነው። ሰዎችም ዘንድ ጥሩ ሆኖ መገኘት፣ ለሰው ጥሩ መዋል፣ ከጌታችንም ጋራ ጥሩ ግንኙነት መፍጠር አልብር መልካም ስራ ተብሎ ይጠራል። ሁለተኛ ደግሞ የሙእሚን ቀልብ የሙእሚን ቀልብ መጥፎ ስራን ተመቻችታ እንደማትተገብር በሚሰራው መጥፎ ስራ የቀልብ እርጋታ ሊያገኝ እንደማይችል እንረዳለን። በዚህ ተግባሩ ቀልቡም ይወቅሰው ሰው ከሆነ ኢማን ያለው ሰው ነው ማለት ነው። ስለዚህ ቀልብም ባላት ብርሃን መሰረት ሰውን ከመልካም ነገር ከመጥፎ ታስጠነቅቃለች የሚለውን ከዚሁ ሐዲስ እናገኛለን ማለት ነው። ወደ ቀጣዩ እንሂድ። الحديث الثامن والعشرون حياس من تنيا حديث عن ابي نجيح الارباد بن ساريا رضي الله عنه قال هي دموك ارباد بن ساريا يتلالفن وعزنا رسول الله صلى الله عليه وسلم موعظه يا الله ملكتنيا مكر مكر وجلت منها القلوب لبوك فرنا يتشبروا لتن وظرفت منها العيون عين وتشانبلتن فقلنا ال يا رسول الله عليه الصلاه والسلام كانها موعظه مودع يمسنا بچا مكرنچنا فاوصنا مكرن انجي قال الوصاچو اوصيكم بتقوى الله اللهم بمفرات مكراچوالو والسمع والطاعه بمسماتنا بمتازز من دزجو وإن تأمر عليكم عبد باريان قبيشوم باچو فإنه من يعيش منكم بعدي كان انت اسكن يوالا يمنور سو فسيرى اختلافا كثيرا بذوريونتوچن يايال فعليكم بسنتي ينين سنة ادراچو وسنة الخلفاء الراشدين المهديين يتمروا يكلمريوچين سنانم ادرا عضوا عليها بالنواجز بدداچو نكساچو يازو واياكم ادراچو ومحدثات الامور اداديس نغراتوچين فان كل بدعه ضلاله فتراوش متقلالا طمتنا طمتناچو رواه ابو داود والترمذي وقال حديث حسن صحيح ابي نجيح ارباد بن ساريه مالتنا رضي الله عنه من على سيناجر قال اندي هذا وعازنا مالت قصصونا مالتنا مكر هونو تكساس لب لا يزلقو ميغبا مكر موعظه يسنيال قصاصي مغسس ማይረሳ በሰዎች ልብ ውስጥ ሰርጾ የሚገባ ምክር ነሲሃ ሳይሆን መውዒዛ ተብሎ ይጠራል ወአዘና ያአላህ መልእክተኛ ገሰጹን ረሱላህ ሰለላሁ ዐለይሂ ወሰለም መውዒዘተን አለ ደገመው ተክሳጽን ገሰጹን ጉዳዩን ለማጠንከር ነው ዛሬ እኮ እከሌ መናገርን ተናገረ ስትሉ ምን ማለታችሁ ነው ለማጠንከር ነው አይደል ተናገረው አነጋገር ይባላል እዚ ቦታ ላይም ለጉዳዩ አጽንኦ ሰጥቶ ለማጠንከር ነው ወአዘና ረሱላህ ዐለይሂ ሰላቱ ወሰላም ያአላህ መልእክተኛ ገሰጹን መውዒዘተን ግሳጤን በማነሳሳት ሊሆን ይችላል በማስፈራራትም ሊሆን ይችላል ዋናው ነገር ልብ ሰርጾ የሚገባ ግሳጤን ገሰጹን እንደውም ከግሳጤው ብዛት የተነሳ ወጂለት ተሸበረች አለ ፈራች ተሸበረች ምንሃ ከሷ ከግሳጼዋ የተነሳ ተሸበሩ እነማን አልቁሉ የሰሚዎች ልቦና ልቦች የፈሩበትና የተሸበሩበት ነበር ወዘረፈት አነቡ አነባቻሁንም አነቡ ምንሃ ከሷ ከግሳጼው የተነሳ አልዑዩን አይኖች አነቡ አይናችን በእንባ ልባችን በፍርሃት ማለት ነው ፈቁልና በዚህ ሰዓት አልና ለዕርባድ ኢብኑ ሳሪያ ያ ረሱል አላህ አለይሂ ሰላቱ ወሰላም አንቱ ያአላህ መልእክተኛ ሆይ ከአንها እቺ ነገር ተመስለናለች ይላል መሰለችን እኮሷ ምን መውዒዘቱ ግሳጼው ሙወዲዒን የመሰናበቻ ግሳጼ መሰለችን እንደዚህ አይነት ልቦች የፈሩበትም አይኖች የነቡለት የመሰናበቻ ግሳጼ መሰለችን ካሁን በኋላ ላናገኘው ትርሶን ታዳ ነገሩ እንደዛ ተመስላለችና ፈአውሲና ምከሩን ቃል አስገቡና ቃል አስገቡን مكرون بمالت نبياتنا عليه الصلاة والسلام تناقرن طيقن بعد أساتشو منالو قال صلى الله عليه وسلم ظرفت مالت عنباتش مالتنا عين يعني بال منالو الساتشو أوسيكم اقسساتشو هاللو امكراتشو هاللو بمن كهلو بفيد بتقوى الله اللهم بمفرات አላህን በመፍራት ነው መመክራቸው አሉ። ከመክሮች ሁሉ ትልቁ ምክር ስነ ምግባሮች ሁሉ ትልቁ ስነ ምግባር አላህን መፍራት ስለሆነ ጌታችን አላህ በቁርአኑ ሱረቱ ኒሳ 131ኛው አንቀጽ ላይ እንዳለው ወለቀድ ወሰይና الذين اوتوا الكتاب من قبلكم واياكم ان تتقوا ከእናንተ በፊት የነበሩትን መጽሐፍ የተሰጣቸውን የሙሳና የኢሳ ተከታዮችን እንደዚሁም እናንተንም አላህን ፍሩ በማለት አዘዝነው ያለው ጌታችን አላህ አላህን ፍሩ በማለት ስለዚህም ተቅዋ ወሲየቱላህ ለአወሊን ወልአኺሪን ማለት ነው አላህን መፍራት የመጀመሪያዎቹም ነቢያቶች የመጨረሻው ነብይም ነብያችን ሰለላሁ ዐለይሂ ወሰለም የታዘዙበት ነው فتقوى الله راس كل شيء الله انفرتو مگنيت የነገሮች ሁሉ ማዕዘንና ቁንጮ ነው የዱንያም የአኺራም ጉዳያችን እንዲሳካ አላህን ፈሪዎች ሆነን መገኘት አለብን አላህን የፈራ ሰው ሁሉም ነገር እንዲፈራው ይደረጋል አላህን የማይፈራ ሰው ሁሉንም ነገር እንዲፈራ ይሆናል ማለት ነው ስለዚህ አላህን መፍራት የዒባዳዎች ሁሉ ቁንጮ ተግባር ነው። አላህን መፍራት ማለት በመንደር ነው ከተባለ ያዘዘውን በመታዘዝ የከለከለውን በመራቅና በመጠንቀቅ አላህን ፈርቶ መገኘት አጅሩን እየፈለግን በዚህ መልኩ አላህን ለምፈራ ይገባል። እኔም አሉሳቸው وصيكم بتقوى الله اللهن بمفرط عزاچوالو قتلوس والسمع والطاعه بمسماتنا والطاعه بمتازز اي لولات الامر مالسنا بسلطان بالبيتوچ يننتن گداي بهالافينت تشكمو بسلطان اركن لا يتقمطو بشريعه يميدانيو يمسلم مريوچن سمتنال ታዘንም ማለትሉ ይገባል። ስሟቸው ታዘዟቸው በማዕሲያ በአመጽ እስካላዘዟችሁ ድረስ በወንጀል እስካላዘዟችሁ ድረስ የናንተን ጉዳይ በሐላፊነት ይዘው እነዚህ በሸሪዓ የሚያስተዳድሯችሁ የስልጣን ባለቤቶቻችሁን ስሙ ታዘዙ። ያ ባለስልጣን ያ ወልዩ አምር ወኢን ተአመረ ቢሾም እንኳን በላያችሁ ላይ ቢነክስ እንኳን አለይኩም በእናንተ አብዱን ባሪያ እንኳን እናንተ ተላንት ባሪያ ብላችሁ ስታዩት የነበረው አካል እንኳን ቢሆን ልትታዘዙበት ይገባል። ተላንት ባሪያ ነው። በገግላችን በንብረታችን ስር ሆነ በእኛ ስር ሆነ እንደ ንብረታችን ምንቆጥራን ነበር ቆይ ዛሬ እንዴት በእኛ ላይ መሪ ትሆናለህ የሚባል ነገር የለም። በአላህና በመልእክተኛው ሱና ሀገሪቷን እስከመራ በሸሪዓ እስከፈረደ ድረስ በማዕሲያ በወንጀል አንተን ካላዘዘ ሰምቻለሁ ታዝዣለሁ ልትለው ይገባል። ማርያም እንኳን ቢሆን አሉ ያላህ መልእክተኛ فإنه قالوا قتلنا انه ነገሩ من يعيش የሚኖር ሰው منكم ከናንተ አላህ እድሜ ሰጥቶት የሚኖር ተሰይራ ያያሉ ወደፊት አሉ። እድሜ የሰጠው ብዙ ያያል እንደምንለው አላህ እድሜ ሰጥቶት منكم بعدي ከኔ በኋላ የሚኖር ሰው የሚመጣ ፈሰይራ ያያል ምንን ያያል اختلافا كثيرا በሙስሊሙ መሃል ብዙ ልዩነቶችን ያያል በአቂዳ በእምነትም እንደዚሁም በተግባር በአመለካከትም ልዩነቶች ይፈጠራሉ ማለት ነው። እነዚህን ነገሮች ማየቱ አይቀርም። ታዲያ ይሄ ነገር በሚከሰትበት ሰዓት ምንድነው አቋማችን መሆን የሚገባው? ልዩነቶች ይመጣሉ። የዛኔ ታዲያ እናንተ ማድረግ ያለባችሁ ፈአለይኩም አደራችሁኑና ቢሱነቲ በኔ ሱና ፈለጌ ላይ ማለት ነው የህይወት ጎዳናዬ የኔን የህይወት ጎዳና አርአያዬን ሱናዬን በመከተል ላይ አደራችሁ። ልዩነቶች እየሰፉ ሲመጡ እናንተ ሱናዬ ላይ ብቻ ጽኑ። እሳቸውን ሱና ተመረን ከሆነ በመተግበር ካልተማርን ከትክክለኛ ዑለማዎቻችን በመማር በሱናዬ ላይ አደራ። እንደዚሁም ወሱነት ልኹለፋ በኹለፋዎችም ሱና ኹለፋ ማለት ምትኮች ማለት ነው። ከነብያችን አለይሂ ሰላቱ ወሰለም በኋላ የሳቸውን ቦታ ይዘው ኡማውን ሲመሩ የነበሩት አራሺዲን የተቀኑ ማለት ነው። ቅን መሪዎች አልመህዲይን የተመሩ ወደ እውነት ጎዳና አራቱ ኹለፋኡ አራሺዲን አሉ። አቡበክር፣ ዑመር፣ ዑስማን፣ ዓሊ ረዲየላሁ ዐንሁም የነዚህን ሰዎች ሱና አደራ የኔንም የነሱንም እነሱ የሚከተሉት ሱና የኔን ነውና ማለት ነው። ስለዚህም ይሄን ሱና በመያዙ ረገድ አደራችሁን ሱናውን አጥብቃችሁ ያዙ። የህይወት ጎዳናዬን አብዱን ያሉት እንደውም ነክሳችሁ ያዙ አኛ አድርጋችሁ አለይሃ በሷ በሱናው ጎዳና ላይ ቢነዋጂዚ በክራንች አጥርስ ነው ድዳችሁ በድዳችሁ ላይ በደም ባድርጋችሁ አኝካችሁ ያዙት። ወኢያኩም አደራችሁን አልዋሁን ከዛ በኋላ ሱናን መያዝን ካስተማሩ በኋላ ወኢያኩም አደራ ተጠንቀቁ ወሙህደሳቲል ኡሙር አዳዲስ ክስተቶችን ሙህደስ ማለት አዲስ ክስተት ማለት ነው አዳዲስ ክስተቶችን አደራ ተጠንቀቁ ማለት ነው ቢድዓ ለምን فإن كل بدعة ማንኛውም ቢድዓ በጠቅላላ ቢድዓ ማለት አዲስ አምሳያ የሌለው ማለት ነው ነብያችን አለይሂ ሰላቱ ወሰላም ያልሰሩት እንዲሰራም ያላዘዙትና ያልተናገሩት ሲሰራም አይተው በዝምታ ያላለፉት ሸሪዓዊ መሰረት የሌለው ወደ አላህ ያቀርበናል የሚባል መልካም ተግባር ከሆነ ቢድዓ ይሰኛል በዲን ጉዳይ ላይ ማለት ነው ስለዚህም በዲን ላይ የሚመጡ አዳዲስ ፈጠራዎች እሳቸው ያልሰሩት ወይ ያልተናገሩት ወይ በወቅቱ ሲሰራ አይተው በዝምታ ያላጸደቁት ተግባራት ቢድዓ ነውና ቢድዓ በጠቅላላ ዶላለቱን ጥመት ነው ብለዋል ያው በሌላ ዘገባ ላይ ደግሞ ዶላላ ጥመት ደግሞ ፊናር ለእሳት ነው ብለዋል አላህ ይጠብቀን رواه ابو داود والترمذي وقال حديث حسن صحيح كزي حديث من دون منمارو كزي حديث يمنوسدو تمهرت مشروعيه الموعظه عندنا قصاصي وعظ مكر شرعي مسرات اندالو تمرنا ولكن ينبغي ان تكون في محلها نغرغن قصاصي كلهم ببوتاو سيهولو ميامرو አንደኛ ግሳጼን አርዝመን ሰዎችን እንዳናሰለቻቸው ምክንያቱም ካሰለቻቸው ሊደብራቸው ላይመቻቸው ይችላል ሌላ ጊዜ ላይገኝ ይችላሉ ማለት ነው ስለዚህም አንደኛ መውዒዛ አጥር ያለ ሆኖ በቦታው መሆን አለበት ሸሪዓዊ መሰረት አለው ማለት ነው ሰዎችን መገሰጽና መምከር ሁለተኛ انه ينبغي للواعظ ان تكون موعظته مؤثره ብዙ ጊዜ ወዓዝ የሚያርጉ ሰዎች የሚመክሩ የሚገስጹ ሰዎች መውዒዛቸው ግሳጼያቸው ተጽዕኖ መፍጠር የሚችል መሆን አለበት በሰዎች ልቦና ውስጥ የሚገባ አንደኛ የሚናገረውን ቃል መምረጥ አለበት ጥሩ ቃላትን መርጦ ሰዎች ልብ ውስጥ ምን እንደሚገባ አስቦ ማለት ነው ከሚያስተምረው መውዱዕ ጋራ ተያያዥነት ያለው ህክማን ተጠቅሞ ጥሩ በሆነ መልክ መልእክቱን ማስተላለፍ መቻል አለበት ነው ሶስተኛ ሌላው ደግሞ እንደዚህ አንደ ልበ اذا خاف بكت العين በሚሰጠን ምክር ወይም ደግሞ የሆነ ነገርን አኺራን ስናስተውስ ወይም በሆነ ነገር ልባችን ከፈራ አይን ያለቅሳል ሐዲሱ ላይ እንደተረዳ ነው ልቦች ይፈሩለት አይኖች ያነብሉለት ተባለ አይደል ልብ ሲፈራ አይን እንደሚያለቅስ ከዚህ ሐዲስ እንረዳለን ግን ቀልባችን ተደረቀ ግን እንባም ይደርቃል አላህ ይጠብቀን አውዙ ቢላህ ቀልብ ሲፈራ አይን ያለቅሳል አራተኛ ጠለቡ ለኢንሳን ሚን አልዓሊም አይዩሲየሁ ሰው ከዓሊሞች ምከሩኝ ብሎ ምክርን መፈለግ እንዳለበት እንረዳለን ምከሩኝ በማለት ምክርን መፈለግ እንዳለበት ተረዳን ማለት ነው። ምክንያቱም ፈአውሲና ምከሩን በማለት ሰሃቢው ተናግሯልና ማለት ነው። አምስተኛ ፈዲለቱ ተቅዋ አላህን መፍራት ያለውን ደረጃ ተረዳን ምክንያቱም حيث كانت اهم واولى واول ما يصاب به العبد ማንኛውም ባሪያ ከሁሉ በፊት የሚታዘዘውና የሚመከረው በሱ መሆኑ የተቅዋን ደረጃ ያሳየናል ይህንን ተረዳን ስድስት ወሲየቱ النبي صلى الله عليه وسلم بالسمع والطاعه لولاة الامور ሙስሊሞችን ጉዳይ በሐላፊነት ይዘው ስለሚያስተዳድሩ መሪዎችም መስማትና መታዘዝ እንዳለብን የአላህ መልእክተኛ ወሲያ መስጠታቸውን ተረዳን والسمع والطاعه لهم واجب بالكتاب والسنه ولات الامور السلطان بالا بيتوቻችንን ሰምተናል ታዘናል ማለት በቁርአንም በሱናም መረጃ መሰረት واجب ነው ግድ ነው ሰባተኛ ምን እንማራለን آيات النبي صلى الله عليه وسلم كنبياتنا صلى الله عليه وسلم ملكتوچ üst አንዱ ወይም ደግሞ ከተአምራቶቻቸው ከፊሉ ይፋ መውጣቱ መታየቱ ከመሐከላቹ ከኔ በኋላ የሚኖር ሰው ልዩነት ሊያያላሉ እንዳሉትም ትንቢቱ ተፈጽሟል ኺላፉ እየሰፋ በስቷል ነው ይሄም የሳቸውን ትንቢት ፍጻሜ ነው የሚያወዳው ታራ በዚህ ወቅት ላይ ምን ተማርን ስምንተኛ ወጁም ተመስሶት ቢስነት ነብይ ሰለላሁ ዐለይሂ ወሰለም እንደ ለኢኽቲላፍ ለየነቶች በሚበዙበት ሰዓት የሳቸውን ሱና አጥብቆ መያዝና መከተል እንደሚገባን ግዳጅ መሆኑንም ተምረናል ፈአለይኩም ቢሱነቲ የኔን ሱና በመከተል ላይ አደራችሁን ብለዋልና ስለዚህ አቆሆነ የሳቸውን ሱና ለምንማር ይገባል ለናውቅ ይገባል ለመከተል መማር መሰረት ነውና ደገና ኹለፋኡ ራሺዲንም ያው እነሱ መከተል ግድ ነው የሳቸው ሱና ነው የነሱ ሱና ማለት የአላህ መልእክተኛው ከና ሰጠው ስላረጋገጡ ከዚህ አንፃር ያንን ልንከተል ይገባናል ዘጠነኛ አተህዚሩ ሚነል ቢድዒ በዲን ጉዳይ ላይ ከተጠራ ራስን ማራቅ እንዳለብን መጠንቀቅ አለብን محدثات الامور من بالوت فطراوچ ናቸው ስለዚህም ፈጠራዎች ላይ ጥንቃቄ እናደርግ በዲን ጉዳይ ላይ የሚመጡ ማለት ነው አስረኛ ان جميع البدع ضلاله አጠቃላይ ቢድዓ በጠቅላላ ጥመት መሆኑን ነው እንደብረዳው خير يالله ولم ማንኛውም በዲን ጉዳይ የሚጨመረው ሁሉ ፈጠራ ነው ፈጠራ በተቀላላ ጽመት ነው ተብሎ ስለተነገረ ይሄን አመን ተቀበለናል አላህ በሰማነው ተጠቃሚ ያደርገን ሹክራንኩም ጀዛኩም الله خير الجزاء ان شاء الله ዝላይና ቆምና የዛሬውን ቀጣዩን የዛሬ ሰምተናልን በኪታቡ ላይ ያልገባችሁን መጠየቅ ትችላላችሁ والسلام عليكم ورحمه الله وبركاته ابن كامل يا كامل من شنو